ጤና ይስጥልና አድማጮቻችን እንደምን ሰምታችኋል? ሰላምታችን ከያላችሁበት ድረሳችሁ ይያልን። ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው። አንስ ቢያን ከባ ቢያ ቻልቱ ቢያ ቶሮሚያ ተኩማን ተናቱ አንዱራ ቆዳ ቾር ዘና እናሰማለን። በመስራቅ ኦሮሚያ ውስጥ የሚንቀሳቀሰው የኦሮሞ ነጻነት ግንባር ልዩ ኃይል ሰራዊት ሰላማዊ ነዋሪዎችን ሲያውክ በነበረው አንድ የወያኔ ሰላይን ገደለም። በመስራቅ ኦሮሚያ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ልዩ ኃይል ሰኔ 10 2013 ዓ.ም ምረት በመራብ ሐረርጌ ዞን ሜሶ ወረዳ ልዩ ስሙ ድሬቃሉ በተባለ አካባቢ ህዝብን ሲያውክ የነበረው የወያኔ ሰላይ በተወሰደበት እርምጃ ሰላዩ አህመድ ሙሴ ገደለም። ለረጅም ጊዜ የአከባቢ ነዋሪዎችን ሲያንገላታና ሲያሸብር እንደነበረ ታውቋል። ከጸረ ህዝብ ድርጊቱ እንዲታቀብ ተደጋጋሚ ቢነገረውም አሻፈረም በማለቱ የኦሮሞ ነጻነት ሰራዊት እርምጃውን ወስዶበታል። በውያኔ ተላላኪዎችና ፈታቂዎች ላይ የሚወሰደውን እርምጃ አጠናክሮ እንደሚቀጥል የኦሮሞ ነጻነት ግንባር ገለጸ። በውያኔው ህዝብ ግንኙነት ሴኮትሬ ጌታቸው በኩል በተሰጠው መግለጫ ተቃዋሚዎች በአባይ ወንዝ ግድብ ላይ አንዳችም አስተያየት መስጠት እንደማይችሉ ተገለጸ። ከህዝብ ጉሮሮ እየተነጠቀ በሚወሰደው ገንዘብ እየተገነባ ያለው ግድብ ዙሪያ ምንም አይነት አስተያየት መስጠት እና መደገፍም ሆነ መቃወም እንደማይችሉ ተገልጿል። ይሄ ድርጊት ማድረግ የሚችሉት የኢትዮጵያ መንግስት ብቻ መሆኑንም ህዝብ ግንኙነቱ ሴኮትሬ አስተውቋል። ተቃዋሚዎች ፓርቲዎች አስተያየት መስጠት መቃወምም ሆነ መደገፍ እንደማይቻል ሴኮትሬ ጌታቸው ገልጸዋል። ወያኔ ሚስጥራዊ ስብሰባ በደብረ ዘይት አየር ኃይል አደረገ። ስብሰባው የተካሄደው አየር ኃይል መኮንኖች ብቻ ሲሆን ውይይቱ አየር ኃይል መኮንን ፓናል በሚል የተዘጋጀ እንደነበረ ታውቋል። ይህ ስብሰባ የአገሪቷ መከላከያ ሰራዊት ዲሲፕሊንና ጠቅላላ እንቅስቃሴ ገምግሟል። የወያኔ ጦር አዛዦች ባደረጉት ንግግር በሀገር ላይ የመጣውን ጥቃት አንደኛና ዋነኛ መሳሪያው ሰራዊቱ ነው ሲሉ ገልጸው ስለዚህ ትዕዛዝ ማክበርና ወታደራዊ ሰንሰለትን ማክበር አስፈላጊነቱን ገልጿል። የአየር ኃይል መኮንኖች በመንደርና በጎሳ መሾምን አጥብቀው ተቃውመዋል። በውቀትና እንዲሁም በችሎታ እንዲመደብ ጠይቀዋል። የአየር ኃይል አዛዥ ሞላ ከጦር አዛዡ ሳሞራዩን ስጋራ በመጣላቱ ከቦታቸው መነሳታቸው ተገለጸ። በምትኩ ሌላ የትግራይ ተወላጅ እንደተሾመም ታውቋል። የኢትዮጵያ አየር ኃይል ሁለቱንም ጊዜ ያስተዳደሩት የትግራይ ተወላጅ መሆናቸው ታውቋል። በአፋር ክልል ጋዋኔ ወረዳ ዛሬ ረፋድ ላይ በኢሳና በአፋር ጎሳዎች መካከል በተፈጠረው ግጭት አንድ ሰው ሲሞት የአፋር ጎሳ አባላት አስፈላጊ እንደበቃ አልተደረገልን በሚል ተቃውሞ ሰላማዊ ሰልፍ ወጥተዋል። በዚህ ጊዜ በተቃዋሚ ሰልፈኞችና በፖሊስ መካከል በተፈጠረው ግጭት አንድ ሌላ ሰው እንደሞተና ሁለት ሰዎች እንደቆሰሉ በቦታው የነበሩ አይን ምስክሮች ገልጸዋል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። marat gari kakarobi hurri mamri sobotara andu bin fitu arari nututu kumara be umanu ngule giri mutu viti fide wanu timfilne bari oromo vagesi normo fitanzina kuromo pude malli. ሰላም ሰላም ተናስልኝ የተከበራችሁ አድማጮች እንደምን ሰንብታችኋል? ዛሬ እንግዳ እየቀርብ ያለው እኚህ እንግዳ አቶ ሉቤ ብሩ ይባላሉ። ድምጻዊው ዋሽተን ስማችንን ቀየርን አንድነታተን በየቦታው ታረድን ወይ ተቋም ያሉን ወይ ገንቷሉን የሀገር ባለቤት ከሀገሩ አባረሩ እናታችንን ጡታቸውን ቆረጡ ጀግኖቻችንን ክንዳቸውን ቆረጡ ጫብኔ ነማገዳት ገዲታኔ ተሰብረን ከሶበታቸውን ያለ በሚያዘመው የና እንግዳይን ይቀርባለሁ መልካም ቆይታ የሌለው ህዝብ ምንም ጊዜ ስለ አንድነት ስለ ትግል ሊያወራ አይችልም ተበታትኖ በየቦታው የሚቀር ነው እንግዳዬ ለቃለም ጠይቁ ፍቃደኛ ሆኖ ስለቀረቡ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም ባድማጭ የስም ከልብ አመሰግናለሁ አቶ ሉቤ ብሩ እሺ እግዚአብሔር ይስጥ መልካም ይሆነ ያለውን የሚሰማኝ ሳይሆን ባይኔ አይቼ የምታዘበውን እነዚህን የራሴን አስተያየት ለማበርከት እድል ስለሰጠኝ አመሰግናለሁ። ደግሜ አመሰግናለሁ። እንግዲህ ወደ ጨዋታችን እንገባለን አቶ ሉቤ። አሰሉበ እንግዲህ እንደሚታወቀው የኢትዮጵያ ኢኮኖሚ ብዙ ጊዜ የኢህአዴግ መንግስት እንዳደገ እየገለጸ ይገኛል። ኢትዮጵያ ድገት ወዴት እየሄደ ነው ይላሉ እርሶ? እኔ እዛ የኢምፓየር ድገት በኔ አስተያየት እኔ ከተማ በጥሩ ደሞዝ እያገኙ ሁሉን ነገር እንደልባቸው ጮማ የሚቆርጡ ልብሳቸውን በየቀኑ የሚቀያይሩ ጥሩ መኪና እየነዱ በጥሩ ቤት ውስጥ የሚኖሩ እንደዛ አይደለም። የዚህ ሀገር እድገት የሚባለው የአብዛኛው ህዝብ የባላገር ህዝብና በከተማም የሚኖር አብዛኛው ህዝብ ደሃ ነው። ትንንሽ ነጋዴዎች፣ ችርቻሮ፣ ይህንን የመሳሰሉት በትንሽ አነስ ባለ ዋጋ የተከበሩት ላባቸውን የሚያጠፋጥፉት ሰራተኞች፣ ኢንዱስትሪ እና የተለያየ ሰራተኞች እነሱ ምንም ጤፍ መብላት ከተው ቆይቷል። ከደሞሳቸው ለቤት ክራይ እና ለምግባቸው ሊበቃቸው አልቻለም። ትልቁ ነገር ለሰው ልጅ የሚያስፈልገው ቢያንስ ቢያንስ በቀን ሁለት ጊዜ መብላት አለበለዚያ ሶስት ጊዜ መብላት አስፈላጊ መሆኑን አውቀን በኢትዮጵያ ውስጥ ስንት ሰው ነው ዛሬ ሶስት ጊዜ ወይ ሁለት ጊዜ በልቶ የሚኖር? በድሮ ጊዜ አዎ ሊበሉ ይችላሉ ሁለት ጊዜ። ባሁኑ ጊዜ ግን ለመብላት መሬት ማረስ አለበት። መሬት ከሌለው ሁሉ ነገር የሚመጣ ከመሬት ገቢ ነው። እህል ተዘርቶ ተሸጦ ልብስ ይገዛል። መሬቱ ያፈራውን ለምግቡ ያረጋል። ይህ ነው ከመሬት ጋር የተያዘ። መሬት ከላዩ ላይ ከተነጠቀ በምኑ ምግብ ይበላል? ይህ ልብ አድርጎ ማየት ነው። ከየት ያመጣል? ካላረሰ፣ እርሻ ከሌለ፣ እህል ከሌለ። ልብስ ትልቁ የሰው ኑሮ በዓለም ላይ አንደኛ ልብስ መልበስ መቻል ነው። በምን ይግዛ? እህሉ ሸጦ ነው። አሁንም እኔ አብዛኛውን የዛን ሀገር ህዝብ ነው የማየው፣ የከተማ አይደለም። ከዚህ ቀጥሎ ደግሞ ንጹህ ውሃ መጠጣት ነው። ንጹህ ውሃ እኔ የማውቃቸው ወንዞች በሙሉ በመርዝ ተበክሏል። ህንዶቹንና የተለያዩትን ከኤሲያ የመጡት ሰዎች በእኛ ወንዝ አካባቢ ለህንዶቹ ወይንም ለነዚህ ለጃፓን ለምናምን እንዲመች ጥሩ ቦታ፣ የሳር ቦታ፣ የእህል ቦታ፣ ህዝቡ የሚያርስበትን ቦታ በሙሉ መርጦ ለነሱ በመሰጠት የዛ የነሱ አበባና የተለያየ ጭማቂ ወደ ወንዝ እየገባ ከሐዋስ ማፈልቂያ ቦታ ከምንቹ ጀምሮ እስከ አፋር ድረስ የዋን ወንዝ እንደ ድሮ ንጹህ ውሃ አይደለም፣ ለመጠጣት አይቻልም። ትልቁ የሐዋስ ወንዝ። ከዛ ቀጥሎ ደግሞ ጥቃቅኖቹ ወንዞች ሁሉ በተለይ ከሰበታ ወደ ታች የሚወርደው ያ ወንዝ ከሰበታ ተነስቶ አጠበላን አቋርጦ መልካ ገርባ ላይ ሲገባ የወፉን፣ የከብቱን፣ የሰውን ሁሉንም እያጠፋ ነው። ታዲያ ንጹህ ውሃ እግዚአብሔር የሰጣቸውን ወንዞች እንኳን የባከለ መንግስት ነው። ህዝብ እንዲያልቅ ድምፅ የሌለው መሳሪያ ማስ ዲስትራክሽን ይላሉ ሰዎቹ ነው። ዛሬ በሁኔታው በባላገሩ ህዝብ ላይ ያለው በእድገት መልክ ህዝቡ ያልቃል። የሚኖሩት መጨረሻ ላይ አሁን ሀገሩን ይመራሉ የሚልና የውጭ ዜጎች ብቻ ናቸው። ሰው ሁሉ በበሽታ ያልቃል። ይሄ ነው እድገት። ለእኔ የሚታየኝ ነገር ምንም ነገር የለም። የቀረው ስለ አባይ ግድብ ይወራል፣ ስለ ሌላ ይወራል። ይሄ በሰማይ ላም አለኝ ወተቷን ማላ የሚባለው ነው። ዛሬ ህዝቡ ያልቃል። የዛሬ 10 አመት 20 አመት ያ ወንዝ እሱም በጥያቄ ትልቅ ጥያቄ ምልክት ነው። የዛሬ ግድቡ አገልግሎት ላይ መዋል እና ስለዚህ ምክንያት መብራት በሀገራችን ወደ ከተማ ልመለስ፣ ከተማ ያለው ነጋዴ ችርቻ ቸርችሮ ይኖር ነበር። ትንሽ ነገር ከእስክሪፕቶ ጀምሮ ከጫማ ቀለም ጀምሮ ከምላጭ ጀምሮ ቸርችሮ ይኖራል። ያቀርተዋል እና ተጠቃለው በአንድ ድርጅት ስር ተብሎ ገቨርንመንት በሚቆጣጠርበት ስር ወድቆ ማንም ሰው በትንሹ ነግዶ ማታ ሻይ ጠጥቶ ሊያድር አልቻለም። እና ስለዚህ ምክንያት በከተማ ውስጥ ያሉት ድሀው ነጋዴ ምንም ቀዳዳ አላገኘም። ኢንዱስትሪ ውስጥ የሚሰሩት አነስ ባለ ዋጋ ስለሚሰሩ ኢንዱስትሪ ሰራተኞቹም ምንም ነገር ራሳቸውን ችሎ ልብሳቸውን ገዝቶ በደንብ ለመኖር አልቻሉም። አዲስ አበባ ውስጥ ሆኖ መብራት የሌላቸው መኖራቸውን ውሸት አይደለም ይሄ። ወይንም ደግሞ በተለያዩት ከተማ ጥቃቅን ከተማ ከነጭራሹ አንድ ጊዜ አንድ ሰው ሲናገር መብራቱ በእኛ ከተማ ማዕከል ያልፋል፣ ግን መብራቱን አላየንም፣ ምሰሶውን ብቻ ነው ያየነው ይላሉ። በእንደዚህ አኳኋን ነው ህዝብን አፍን አውጣና እስቲ ተናገር ችግርህን ቢባል በጣም ብዙ ነገር ይናገራሉ። እኛ በቲቪ ለሰውን ጆሮ ለማደንቀር ይውሸት ይተጠና ጥያቄና መልስ ዋጋ የለው። መልካም አቶ ሉቤ እዚህ ሌላ አቋርጦትና አቶ ሉቤ እንዳሉት እንግዲህ ቀደም ሲገልጹ ህብረተሰቡ ብዙ ችግር ውስጥ እንዳለ እየገለጹ ነው ያሉት። ግን ከመንግስት አንዳንድ የሚነገር አለ። ብንቸገርም አንዴ ነው የምንቸገረው፣ ተቸገረን ቢሆንም ልማት ያካሄድን ነው የሚሉት ነገር አለ። ለምሳሌ መንገዶች ተሰርተዋል፣ ታይቶ ማይታወቁ መንገዶች እንደተሰራ ይነገራል፣ ፎቆች እየተሰራ ነው ያለው። እዚህ ጋር ደግሞ ያነሱት ነገር አለ፣ ስለ አባይ ያነሱት አለ። አባይ ቢገደብ ለኢትዮጵያ ህዝብም ቢሆን ለኦሮሞ ህዝብም የሚጠቅም አይደለም ብለው ያስባሉ። አጨት ይቶ ወይን ወደ አዋራነት ለውጦ ከመጠቀሚያው ውጪ አድርጓል። በቅርብ ጊዜ የኔ ጓደኛ ሀገር ሄዶ መጣ። ቤተሰቦቹን አይጣል ወይ ስል በምን መንገድ ነው የሚሄደው? ሀገሩ ጭቃ ነው በጣማ። ለምን የድሮ እንደ ድሮ በየጉብታው በየምናምኑ ይሄዱ መሄድ ቀርቷል? በአሁኑ ጊዜ በዛ መሄድ ነው። በየወሩ ምን ያነሳን እንደሆነ እንደ ምሳሌ አርጌ ምንም ልማት የለም። የተሰራው መንገድ ያዋራ መንገድ ነው ተሰርቷል የሚባል። አንዳንድ ቦታ ወደ ቸርቸር እንደዚህ አንዳንድ ቦታ የተሰራ አለ። እሱም ከዛሬ 6 ዓመት በፊት የነበሩት የኦሮሚያ ፕሬዝዳንቶች ያሰሩት ነው። በአሁኑ ጊዜ ምንም ነገር የለም። ይህንን የጭቃ መንገድ እያዩ ለእኔ በእኔ ሰፈር በኩል የሚያልፍ አንድ መንገድ አለ። ያ መንገድ ይህ ደረሰ ይወራ የነበረ ሲባል አመጡና መንገዱን ቀየሩ እና አንዳንድ ነገር አድርጎ ሄዱ። መንገዱ ምንም ነገር ክረምቱ አሁን መጥቶ ጠራርጎ ይወስዳል። ድልድይ የለም ምናምን የለም ዝም ብሎ ነው ብሎ ነበር። እና እንግዲህ ይህ ነው ለእኛ በተለይ ከኦሮሚያ እንደ ልማት ብሎ የሚመጣ ያ መንገድ። ደግሞ የመንገዱ መውጣቱ ምን ያህል ህዝቡ በጉጉት ይጠብቃል ብለን እንጠይቅ። በተለይ በኦሮሚያ የመንገድ መውጣቱ ለፈረንጆች መሬት ለመስጠት ወስዶ ለማሳየት ነው። መንገዱ ምቹ ነው፣ ወንዝ ዳር ነው፣ ከዚህ ውሰዱ ለማለት ነው። ይኸውም ያዋረ መንገድ በተመቸ ጊዜ እዛ ለማድረስ፣ በሌላም ቦታ እንደዚሁ ነው። ስለዚህ ለኢትዮጵያ ህዝብ ተብሎ የታሰበ መንገድ አይደለም። ለመሄድ ማንኛውም ጣሊያን በዛ ሀገር በሚያስተዳድርበት ጊዜ የመጀመሪያ ስራው መንገድ ማውጣት ነው። በእንደዛ አይነት ፕላን ነው በየቦታው ያለው። ግን መንገዱ አላለቀም፣ ህዝቡ እንደዚሁ ቀርቷል። ሌላ የአባይ ጉዳይ ነው። ቅድም ያልኩት ነው። አባይ እውነት መብራት የሚያመጣ ከሆነ ብዙ ወንዞች አሉ። ግድቡ ተጀምሮ የቆመ እሱ ለምን ቶሎ ደርሶ ለህዝቡ አይታደልም? አባይን ለኡጋንዳ ከመላክ ይልቅ መጀመሪያ ህዝቡ የሚቀመጥበት መብራት የሚያበራ በበሩ ቅድም ሲያልፍ መብራት ታይቷል። ወደ ሌላ ሲተላለፍ ግን በአይኑ አላየም። ህዝቡ አልተጠቀመም። አባይ ኖረ አልኖረ የዚያ ሀገር ህዝብ ከዚህ ከአባይ ምንም ይሄ መብራት ኃይል ነበር። እኔ በሬዲዮ አቸው ስለሰማው ነው። ኃይል ነው የምናመነጨው፣ ውሃው አይቀነስም፣ ለሱዳንም ለሌላም እንደዚሁ ይደርሳል ሲሉ ነበር። እንደዚህ ከሆነ መብራቱን የኦሮሞ ህዝብ አላገኝም ማለት ነው፣ ወይንም ሌሎቹ የደቡብ ሰዎች ከዛ የሚጠቀሙት ምንም ነገር የለም። በጋዜጣ ለማሳየት አንድ ኪሎ ሜትር የሚሆን አካባቢ ግድብ ተሰርቶ ውሃው ሲፈስ ከማሳየት በስተቀር ምንም ነገር የለም። እሱም በዚህ ነው የማልፈው። እንግዲህ ሌላ ጥያቄ ብትቀጥል። መልካም። እንግዲህ አቶ ልቤ እንግዲህ እንደሚያውቁት በአሁን ወቅት በኢትዮጵያ ውስጥ ወይም የወያኔ መንግስት ኢህአዴግ ከፍተኛ አመራሮች በአሁን ሰዓት የመሰነጣጠቅ የመከፋፈል ከፍተኛ ችግር ውስጣቸው ገብቶ ይገኛል። ክፍፍሉ ሰፍቶ ግማሹ ደግሞ ትልቁ አሳ ትንሹን አሳ እየዋጠ ያለበት ሁኔታ ላይ እንመናየው። የኢትዮጵያን ወይም ኢህአዴግን እንቃወማለን የሚሉ ተቃዋሚዎች ይሄንን ቀዳዳ ተጠቅመው ለምንድነው ኢህአዴግን ማስወገድ ያልቻሉበት ምክንያት? ይሄንን በደንብ አርጌ ተከታትያለሁ። እኔ በበኩሌ በወያኔ ውስጥ ወያኔዎቹ የቀረቡትን የኢትዮጵያን ኢምፓየር ለመግዛት በእነሱ መካከል ምንም ፕሮብሌም የላቸውም። በመካከላቸው ያለ ፕሮብሌም ቢኖር በወንበር ላይ ነው። እኔ ይሻላለሁ፣ አንተ ትሻላለህ፣ ወይንም እሱ ይሻላል ወይንም ያ ይሻላል በሚለው ነው። በጠቅላላው የእነሱን ከስልጣኑ አውርዶ በሌላ ሰው ጋር ማስረከብ የሚባለው ነገር በዛ ላይ አንድ ናቸው። ከብረት የተነከሩ ናቸው። ማንም አሳልፎ አይሰጥም። ብዙ መከራ ያዩበትና ከዛ በኋላ ደሞ ብዙ ደስታ ያዩበት ሀብት ያፈሩበት ደስ ብሏቸው የሚኖርበት ነው። በዚህ ላይ እኔ እንደምታየኝ ነስ አስተሳሰብ በነሱ ማከል በወንበር ላይ ከመጣላት በስተቀር በቀሩት የቀሩትን በዛ ኢምፓየር ውስጥ ያሉትን ሰዎች እስቲ እናካፍላቸው የሚባል በነሱ ዙሪያ ጨርሶ የለም። እኔ ይህንን በዚህ ነው ማየው። ህዝቡ ደግሞ ሌላው ህዝቡ ጊዜ እንደተመኘ ነው። አይነ ስላሴ ዛሬ ነገ ይገለበታል እየተባለ ሲመኙ 50 ዓመት ኖረ። ደርግ ምንም ነገር በእንደዛ አይነት ሁኔታ ሆኖ አሁን እንዴት ነው ጄኔራሎቹ አመጹዋል ከሬ ምናምን ሆነዋል ይሄን የሚያክል ወታደር ወደ ሌላ ገብቷል ምናምን እየተባለ ሲወራ ምንም ነገር አልሆነም። ትግራይና ኤርትራውኖቹ መጨረሻ እሻ ላይ መጥተው ከበውጭ እርዳታ ደንማቱን ሳጠፉ በፊት እና ደርግ ዝም ብሎ አልወደቀም። ከውጭ ያለው ኃይል ነው መጥቶበት ሊጥል የቻለ። በውስጣቸው አንዳችም ነገር አልተደረገም ማለት ነው። ግን ሰው ቁጭ ብሎ በእነሱ ውስጥ ያለው ነው የሚመኙት። ባለስልጣን ጊዜ ተስፋቸው ሲቆርጡ አርጅቶ ሲወጣ ነው የሚመኙ የነበረ እና ስለዚህ የሰውን ወያኔን እኔ ቁጭ ብዬ በማይበት ጊዜ በምንም አይነት እነሱ የእነሱ መከፋፈል ለማንም ቀዳዳ የማይሰጥ መከፋፈል ነው እነሱ መካከል ያለ። ህዝቡ ግን እሱን ተስፋ ሆኖ አርጎ ዝም ብሎ መቀመጥ የለም። ያ ቀዳዳ እነሱ አያስገባም እና ህዝቡ ፍላጎት ካለው ወያኔን ለመገልበት ፍላጎት ካለው ተነስቶ መታገል አለበት እና ይሄ ነው መከፋፈል የሚባለው ነገር አንስተ ነበረ። እና መከፋፈል የሚባለው እኔ እንጃ ማን ነው የሚከፋፈለው። መልካም የኔ አቶ ልቤ የኔ ጥያቄ በአሁን ሰዓት እንደምናየው የኢህአዴግ ባለስልጣናቶች ውስጣቸው የመፈረካከሽ ነገር አለ። ይሄ የማይካድ ነገር ነው። በአሁን ሰዓት በሌላው መንገድ ደግሞ ባለስልጣናቶች እየታሰሩ ነው ያሉት። ትልቁ አሳ ትንሹን አሳ እየዋጠ ያለበት ነው። በሙስና እየታሰሩ ነው ያሉት። ትልቁ ነገር እንደዚህ እየተከፋፈሉ እየተታሰሩ ባለበት ሰዓት በውጭ ያሉትም ሆነ አገር ውስጥም ሽምቅ ውስጥ እየተዋጉ ያሉት ተቋሚ ፓርቲዎች ይሄንን እድል ለምንድን ነው ያልተጠቀሙት? ለምንድን ነው የጎላ ነገር ስራ መስራት ያልተቻለበት ምክንያት ምንድን ነው? ነው ኦኬ። ይሄን እድል ለመጠቀም መጀመሪያ ይሄንን እድል ለመጠቀም በጣም አስቸጋሪ ነገር ነው። አይስማሙ። የማይስማሙበት ምክንያት አንድ አይነት ህዝቦች አይደሉም። አንድ አይነት ሰበብ የላቸውም። አንድ አይነት ምክንያት የላቸውም። አንዱ በእውነት የራሱን ሙሉ መብት ለመረከብ ነው የሚታገለው። ሌላው ደግሞ በዚያ ጫንቃ ላይ ሆኖ የድሩን አይነት የአማራን በላይነት ለመመለስ የሚታገል ነው። ስለዚህ አንዴም ሁለቴም ሶስቴም ብዙ ጊዜ አይተናል። ሲፈራረሙ ሲተውት ሲፈራረሙ ሲያፈርሱት አይተናል። ጨዋታው ዘሴም ቲንግ ነው። ለምንድን ነው ሁለቱም አንድ አይነት ፍላጎት የላቸውም? ፍላጎቱ ወያኔ ለመጣት ቢሆን ይሄን ያህል አመት አይቆይም። አንዱ በበኩሉ የራሱን መንገድ ነው የሚከተለው። ግን ኦሮሞ አማራን ተጠቅሞ የራሱን ኃይል ማጠናከር ነው የሚፈልግ። አማራው ደግሞ በኦሮሞ ላይ ተቀምጦ የድሮም ባይሆን በፈለገ መንገድ የራሱን የድሮውን ስልጣን ለመመለስ ነው የሚፈልገው። የተቀሩት ክፍሎችም በተለይ ብዙዎቹ ኦሮሞዎቹን እንዲፈሩ ወያኔ ለሀያ አመት በላይ ሰርቶበታል። እነሱ ከእነሱ ውስጥ የተማሩትን በተለይ የደቡቦቹን የተማሩትን ሰዎች ኦሮሞ እንደ ጠላት እንዲያዩ አርጓቸዋል። ህዝቡ ደግሞ በመሪዎቻቸው ስለሚሄዱ የኦሮሞ ህዝብ ትግል በደቡብ ባሉት በአብዛኛው በደቡብ ባሉት በኩል እገዳ የለውም። በእነሱም በተራቸው መጥቶ እኛ ለመግዛትና የኦሮሞን የበላይነት በላያችን ላይ ለመጫን ነው፣ ለሌላ ነገር አይደለም ነው የሚሉት። እኔ በደንብ አድርጌ ሰማሁት። ስለዚህ ምክንያት ጥርጣሬ አለ። አንድነት ሊኖር ለማን ለማን ሊጠቅም ነው ወይንም ተጠቃሚ ሊያደርግ ነው እንትን የሚሆነው? ስለዚህ ምክንያት አንድነት የሚባለው ነገር መላልሶ ሰው ይመኛል፣ ብዙ ነገር ሀብት ያጠፋል፣ ምን ይሄዳል። በዛ ሀገር ውስጥ በአንድነት መታገል፣ ይህን መንግስት ለመቀየር በአንድነት መታገል የሚባል ነገር አይቻልም። የኔ መደምደሚያ ነው እሱ። መልካም። አቶ ሉቤ እንግዲህ እንደሚታወቀው የኦፒዶ በመሀላቸው ባለስልጣኖቻቸው የባለስልጣን ሚስቶች ሲታሰሩ ለማየት ችለናል። እንዳውም በሙስና ትገመገማላችሁ ሲባል እኛ እንጥፍጣፊ ነው የደረሰን እንጂ እናንተ ውስጣችሁን አጽዱ እስከማለት ድረስ ደርሰዋል። ግማሹ የኦፒዶ ባለስልጣን አገር ጥሎ እስከ መሰደድ ሄደረሱ አሉ። የተቀራው የኦሮሞ ህዝብ ከነ ኦፒዶ ምንድነው የሚማረው? አሁን እንደ ምሳሌ አረገ ያመጣው ሰው የኦሮሚያ ፕሬዝዳንት ነበር። በአንድ ጊዜ በአንድ ወቅት የሚገርመው አብዛኛው የኦሮሞ ተማሪ የተጨፈጨፈ በሱ ዘመን ነው። የመሬት እንደፈለጉ ውስጥ ገብቶ መበጥበጥ፣ መሬት ማጥፋት፣ ለባዕድ መስጠት መጀመር ባክግራውንዱን ወይንም ዋላ ጀርባውን በሚታይበት ጊዜ ታጥቆ ተነስቶ ወያኔ ዛሬ የፈለገ ሰው ከወያኔ ወዲህ ይጥፋ በሚል አቋውን ነው። ያለ ምክንያት አይደለም በእንደዚህ አይነት እንዳደረገ። ስንት ተማሪዎች ዛሬ መግቢያቸውን አጥተው የመጡም አሉ ወደ አሜሪካ ሀገር እና ወደ ተለያየ ሀገር። ነገር ግን ስንቶቹ ናቸው በህይወታቸውን ያጡት፣ ተስፋ የቆረጡት፣ በየቦታው የሚበሉት? ያ ሁሉ የእሱ ውጤት ነው። እና እንደዚህ አይነቱ ሰው አልጠግብ ብሎ ወያኔ ከሚፈልገው በላይ መብላት ሲፈልግ ወያኔ ተቀየመው። በፍጹም ከኦሮሞ ጋር የተያዘ አንድም ነገር የለም። ከዛ ከኢትዮጵያ ኤምፓየር ጋርም የተያዘ የለም። የግል ነው ሰውየው። ብዙ እንትን ለመዝረፍ ነው የፈለገ። በዚህ ምክንያት ነው እና እሱ ምንም ምክንያት ሆኖ የኦፒዲዮንም የውስጥ መከፋፈል ጋር የተያዘ አይደለም። ይልቅ ሰው ኦፒዲዮ ውስጥ መከፋፈል እንዳለ እርግጠኛ ነኝ። በደንብ ተከፋፍለዋል። በምንድን ነው የተከፋፈሉት? በዴሞክራሲ አስተዳዳሪዎቻቸውን መምረጥ ትችላላችሁ እየተባለ በኦፒዲዮ ማህበርተኞቹ ላይ እከሌን ምረጡ እየተባለ ከዚያ በትዕዛዝ እየመጣ እከሌን ካላስቀመጣችሁ ዋ እየተባለ በእንደዚህ አቋሁን ኢህአዴግ ማስጠንቀቂያ ስለሰጠ ታስታውስ እንደሆነ በዚህ አመት በጉባኤ ላይ ቁጭ ብሎ ፕሬዝዳንት ሳይመርጡ ነው የተበተኑት። እንዳለ ነው የቀጠለ የድሮ እና ህዝቡ የሚፈልገው ወይ ኦፒዲዮ የሚፈልገው በራሱ በነጻነት የምትባለው በጭንቅላታቸው በኩል ባለው መንገድ የሚፈልጉት ሊሆን አይችልም። የራስን እንጀራ አትዝጋ ነው የሚባለው እና ስለዚህ ብዙ ጣጣ አምጥቶባቸዋል። ወይንም ጥሎ መሄድ፣ ከኦፒዲዮ ውስጥ ጥሎ መሄድ፣ አለበለዚያ ደግሞ ኦፒዲዮን ራሱን መልሶ ከህዝብ ጋር የሚቆም ለኦሮሞ የሚሞት የእውነት ኦሮሞ ተወካይ እንዲሆን በውስጣቸው እነሱ መስራት አለባቸው። በአሁኑ ጊዜ ወይት ልታዘኝ አትችልም በአገሬ የአማራ አገር ፕሬዚደንት የሞተው መለሰ ሳያርፍ በፊት ምን ብሎ ነበር? አባዱላን ባላንተ ተመለስ እኔም ማስቀመጥ ቦታ ታደርጋለህ ብሎ ከዛ አስነሳ። እዚህ አሁን ያለውን ሰውዬ የአማራ መንግስትም እንደዚሁ ትዕዛዝ ደረሰው። የአማራ ህዝብ ተነሳ። እኛንን መርተን እዛ ያደረግነው ለምን ታስነሳለህ? ሰለችን መቼ አልን? አሰራልንም መቼ አልን? በደልን መቼ አልን? ማስነሳት አትችልም ብሎ መለሰን ነገሩ። እስካሁን ሰውዬ እዛ ነው። ደግሞ በደንብ አድርጎ ሰርቷላቸዋል ለእነሱ። የእኛስ በሚጠራበት ጊዜ ቀጥታ ሄደ፣ መለሰ በሚፈልግበት ቦታ ተቀመጠ። አሁን ከነጭራሹ መለሰ ከሞተ በኋላ ድምፁም አይሰማ። አይ የእኛ ቁራጥነት ነው የህዝቡ። ወያኔ ኦፒዲዮን ትክክለኛ መንገድ የሚያስይዙት ህዝቡ ራሳቸው ናቸው። ዝም ብሎ ብቻ ከላይ የተወሰኑ ሰዎች ቁጥራቸው ስንት ነው ከላይ ትዕዛዝ እየወሰዱ ስንት ሚሊዮን 50 ሚሊዮን የሚሆን ኦሮሞ ላይ መጫን ትልቅ አጥያት ነው። ለኦፒዲዮ ምን ይሰማቸዋል? ለልጆቻቸው ምን ትቶ ሊሞቱ ነው? ለወደዚህ መሞት ስለማይቀር እና ህዝቡ የኦሮሞ ህዝብ መነሳት አለበት። ወይ ተዋግቶ ድምዝማቱን አጥፍቶ እነዚህ ማጥፋት አለበት። አለበለዚያ ደግሞ ኦፒዲዮ ራሱ እንዲነሳሳ ማድረግ ነው። ለራሱ እንዲቆም ማንንም ላይ ስልጣን ለመያዝ አይደለም፣ ለህዝቡ እንዲቆም ማድረግ፣ ለመብቱ እንዲቆም ማድረግ፣ በአዋጅ የተነገረውን እውነት ለማድረግ ህጉን ሳይጥስ በህጉ በገዛ ፈቃዱ ከተጠቀመ ኦፒዲዮ እንትን በጣት የሚቆጠር ወያኔ ሊያስፈራራ አይችልም። ይሄ ነው እኔ የምለው። በአሁኑ ጊዜ የሚያዣብበው ሰዎቹ የሚመኙት ሳይሆን እኔ ማያው የህዝብ ነው። ህዝብ ተነስቶ ኦፒዲዮን ማነቃቃት ነው። ኦፒዲዮ ደግሞ ራሱን መለወጥ አለበት። በአሁኑ በትዕዛዝ ጠባቂ ብቻ ሆኖ መቅረት የለበትም። በዚህ እኮ አሁን ከደቡብ ህዝቦች ጋር ለብዙ መቶ አመት ኖሯል። ራሱን ኦፒዲዮ በገዛ ፈቃዱ ከነሱ ጋርም ጥሩ አይነት ግንኙነት፣ ወዳጅነት፣ ይህንን የመሳሰለ ነገር መፍጠር አለበት። ይህንን ነው የሚለው እኔ በዛ በኩል። መልካም እንግዲህ አቶ ሎቤ እያሉት ያሉት ኦፒዶ የኦሮሞን ህዝብ ጥቅምና ክብር አላስጠበቀም እያሉ ነው ያሉት። በቅርቡ የተወለደ አዲስ ፓርቲ አለ፣ ኦዲኤፍ የሚባል ፓርቲ ተመስርቷል። አሁን እንደውም የኢትዮጵያ አንድነት ግንባር ወደሚለው እየሄድን ነው ብለው አቶ ሌንጮ ባቲ እንደገለጹ ሰምቻለሁ። ይሄ ኦዲኤፍ ወይም የኢትዮጵያ አንድነት ፓርቲ ግንባር የኦሮሞን ህዝብ በቁመቱ ልክ ክብሩና ነጻነቱን ያስጠብቃል ብለው ይገምታሉ? ምን አይነት አስተያየትስ አለዎት? የኦሮሞ ፓርቲዎች መብዛት ለኦሮሞ ህዝብ ምናልባት እንደው ፋይዳ ይኖረዋል ይሆን? ጥሩ ጥያቄ ነው። ወደ ኢትዮጵያ የኢትዮጵያ አንድነት ፓርቲ እንፈጥራለን ብለው ይኸውልህ ቅድም ያልኩ ቅድም ነክቼ ነበር ይህንን ነገር። ሰዎቹ አንድ አይነት አይደሉም፣ አይችሉም። ወሬ ነው፣ ፕሮፓጋንዳ ነው። በኦሮሞ ስም ከመጣ ሺ ጊዜ እኔ ኢትዮጵያን ወዳታለሁ እንዶ በሆዳ ውስጥ ገብቼ ይቀበራለሁ ቢል አበሻ አይቀበለውም። ይህንን ማወቅ አለባቸው ራሳቸው። እነዚህ አሁን በቅርቡ የተፈጠረ ድርጅት እነ ሌጆ ባቲ አበቀላቴ የሆኑለት ይህ መዋቅ አለባቸው። ወደዱም ጠሉም ሺ ጊዜ እኛ ሌሎቹን አውግዘናል። ጥያቄያችን ኮሎኒ አይደለም፣ እኛ ኢትዮጵያውያን ነን ብሎ ምንም ያህል ቢለምኑ ተቀባይነት የላቸውም። ምክንያቱም እነሱ እኮ ባዕድ ናቸው፣ ራሳቸውን ያላወቁ ነው። አንድ ባሪያ ተነስቶ በአንድ ሰው ቤት ውስጥ ገብቶ ልጃቸው ነኝ ቢል ባርነቱ ስለሚያውቁ ይቅርታ አድርግልኝ ባሪያ ስል በድሮ መልክ አይቼ ነው እንጂ በአሁኑ ጊዜ አይደለም። እና ያ ሰው ወይንም አንድ ሰው መጥቶ እኔ ልጃችሁ ነኝ ቢል ለማሰራት ይቀበላሉ ለመጠቀም ይቀበላሉ ግን ልጃቸው አይደለም ሲሞቱ በነዛዜ ጊዜ እሱ የለበትም ተነስቶ ኢትዮጵያ እንሆናለን ብሎ መፈክር በማንኛውም ጊዜ ኢትዮጵያ አረጋቸው አንደኛ ደግሞ ኢትዮጵያ አይደሉም ይረሱት ይህንን ነው ኢትዮጵያ ሳይሆኑ ኢትዮጵያ ለመሆን የሚፈልጉ በጣም በጣም በጣም ስተት የተፈጠረ በኦሮሞቹ አካባቢ በአማሮቹና በትግራይ ተነግሯቸው የነሱን ድቤ ከበሮ ማለት ነው የሚደልቁት መገንጠል የሚባልን ማውገዝ ነው መገንጠል የሚባልን ማውገዝ ነው ለሰ ብዙዎቹን የእኛን ሰዎች በዚህ ያታድላሉ የኦሮሞ ህዝብ መቼውንም መገንጠልን ጠይቆ አያውቅም ይህን ማንም ሊያሻሽል አይችልም እግዚአብሔር እንኳን ወደ መሬት ቢወርድ ኦሮሞ የመገንጠል ጥያቄ ጠይቆ አያውቅም ኬንያ የመገንጠል ጥያቄ ጠይቆ አያውቅም ልበር ሞሮኮ የመገንጠል ጥያቄ ጠይቆ አያውቅም ጋና የመገንጠል ጥያቄ ጠይቆ አያውቅም ሁሉም የጠየቁት የነጻነት ጥያቄ ነው ነጻነት ማለት ሌላው ከዛ ህዝብ ውጪ መጥቶ በጉልበት በዛ ነገር ቀምቶ ኢኮኖሚውን ወስዶ ህዝቡን ባሪያ አርጎ ሲገዛቸው በዚያን ጊዜ በሚገዛበት ጊዜ ተነስልን ብሎ ወይ በጉልበት ወይ በማዋዋል ወደ ሀገራቸው ሲሰዱ ነው የኦሮሞ ህዝብ መታለል የለበትም ይህንን እድል ስለሰጠኝ መገንጠል እያሉ ከበሮ የሚመቱ የኦሮሞን ህዝብ ጥያቄ አይደለም መገንጠል ያስፈራል ጎጃም ከጎንደር ቢገነጠል ያስፈራል ጥሩ አይደለም አንድ ናቸውና መሰረቱ አንድ ነው ግንዱ አንድ ነው ትግራይ ከአበሻ ቢገነጠል ያስፈራል መሰረታቸው አንድ ነው መጫከቱ ለማገነጠላለብን ያስፈራል ወይንም ደግሞ ቱለማ ካርሲ ወይንም ከቦረና አገነጠላለብን በኦሮሚያ አንዱ የኦሮሞ ክፍል እንደገነጠላለው ከኦሮሚያ ቢል እሱ አስከፊ ነው አንደግፎም ትክክልም አይደለም በእንደዛ አቋውን የኦሮሞን በኦሮሞ ማዕከል መተው ነው የእነሱን በእነሱ ማዕከል መተው ነው የቅኝ ግዛት መገንጠልን የሚባል ነገር አይነካም እሱማ ምን ያቅታል እንትን ማለት ስለዚህ የህዝብን እድል በራስ መወሰን የሚባለው የተቀባው ቅጽ ኦሮሞን የሚመለከት አይደለም የምን እድል ነው የኬንያ ህዝብም የምን እድል ነው ከእንግሊዝ ጋር እንኑር ብለው መቼ ነው ምርጫ ያደረገ እና ሌሎቹ የአፍሪካ ሀገሮች መቼ ያደረጉ ከፈረንሳይ ጋር እንኑር ብላ አልጄሪያ መቼ ያደረገች ወይ ኡጋንዳ ወይ ሌላው ሀገር ለምንድን ነው የኦሮሞ ነገር በሚመጣበት ጊዜ አዲስ አቃቂር የሚወጣ የአበሾቹን ፍላጎት ከግብ ለማድረስ ተብሎ በየጊዜው የእኛኑ ሰው መልሶ ያስታልሉና ስሎ የሞኝ ስለት መጥቶ እኛን እንዲቆርጥ ያደረጉታል በጣም ስህተት ነው እና ይህ በደንብ መታወቅ አለበት ለመገንጠል ጠይቀንም አናቅ ኦሮሞ ጠይቆም አያውቅም አሁንም አይገነጠልም በሀገሩ ውስጥ ያሉት ሰዎች ግን መሄድ አለባቸው አለበለዚያ አገሪቷ ነጻ የወጣችው አገሪቷ የኦሮሞ ሀገር ነጻይቷ ኦሮሚያ በዛ ስር እንደማንም ዜጋ የሀገሩን ህግ ተቀብለው በሀገሩ ባንዲራ ላይ ሆነው በሀገሩ ውስጥ ለመኖር የሚከለክል የለም ደግሞ እነሱ የሚፈሩት በሀገራችን እንባረራለን ነው በሰላም ከኖረ ማንም ሰው አሜሪካንም መጥቶ ሊኖር ይችላል ወይ ናይጄሪያም መጥቶ ሊኖር ይችላል በኦሮሚያ ውስጥ ያልኖር የለም አሁንም ቢሆን የትም ዓለም ውስጥ የለም እንደ ኦሮሚያ ውስጥ ብዙ ዘሮች የሚኖሩበት እና ስለዚህ መገንጠልን በዚህ እድል ተጠቅሜ ተናገርኩኝ። ምርጫ የሚባለው የይስሙላ ነው፣ የማጭበርበሪያ ነው። በምርጫ እንቅረብ ኦሮሞ ማጆሪቲ ነው ቢባል አይ በእንደሱ አይነት ማጆሪቲ አይደለም፣ ፓርላማ ነው የሚያጸድቀው ነው የሚባለው። ወይንም የኢትዮጵያ ህዝብ ነው ኦሮሞ ይገንጠል ወይንም አይገንጠል ብሎ የሚመርጥ ነው። የኦሮሚያ ህዝብ አይደለም የሚመርጥ። እነሱ የሚሄዱበት መንገድ እንደዛ ነው። ሁሉንም አስተባብሮ ገንዘብ አላቸው ምን አላቸው አስተባብሮ በኦሮሚያ ላይ እንዲያስመርጡ ነው። ለዚህ ነው ያቺ ምርጫ ምርጫ የሚሉት ዋን ማን ዋን ቮት ብሎ የሚያወሩት። አቶ ሉቤ እንግዲህ እንደ አሁን የተቋቋመው ኦርጋናይዜሽን አንድ ነገር ማወቅ ያለባቸው፣ አሁን የተቋቋመው ኦርጋናይዜሽን ውስጥ ብዙዎቹ በፊት በኦሮሞ ነጻ አውጪ ግንባር ውስጥ የነበሩት በመሪነት ደረጃ የነበሩት ናቸው። በነዛ ሰዎች መሪነት ብዙዎቹ ለጋ ወጣቶች አልቋል። ብዙዎቹን ወደ እሳት መርተው የኛን ህዝብ አስጨርሷል። እነዚያ ሰዎች ናቸው ዛሬ ከስንት አመት ከአርባ አመት በኋላ ህዝብ ሲያስጨርሱ ከርሞ አይ ተሳስተናል እንኳን አላሉም። አሁን ደግሞ የለም በዚህ በኩል እንሞክር ያሉት ይህ ትልቅ በኦሮሞ ህዝብ ላይ የተደረገ በኦሮሞ ግፍ ነው። ይበልጥ አብሮ ተጣጥፎ የተኙት ጓደኛሞች አብሮ የተማሩት ዛሬ አፈር ሲሆኑ ኢትዮጵያን አንፈልግም እኛ ኦሮሚያና ነገራችን እናቋቁማለን ሲሉ አብሮ የዶለቱ ሰዎች አፈር ሲሆኑ በእነሱ አጥንትና አፈር ላይ ቆሞ ኢትዮጵያን እንፈልጋለን ማለት አፎ ቢቀመጡ ትልቅ ነገር ነው። አላደረጉም። አፎ ከመቀመጥ ይህንን በሚያደርጉበት ጊዜ ይሄ ነው። ሌላው ደግሞ የኢሳፋር ዝራሽ የዚህ ምንድን ነው ይቺ የደርግ ርዝራዦች ድሮንም ለኦሮሚያ የማይገባቸው ዛሬም እድል ሲያገኙ ነው እዛ ውስጥ የተሰበሰቡት። እውነት ጥሩ ሰው በደንብ አድርጎ ከተመለከተ በእያንዳንዱ ላይ የኦሮሞ ደም አለበት። ይህንን ማወቅ አለባቸው። ይህንን ስናገር ሰዎቹ ስለማያውቃቸው ነው። በአዲስ አካባቢ በየቀኑ ስለማያቸው ነው። ትዝ ይለኛል ምን ያደርጉ እንደነበረ እና ዛሬ ግን ኢትዮጵያ ደግሞ በአበሾቹ ዘንድ ደግሞ ተቀባይነት አላገኙም። የሚቸግረው ይሄ ነው እና እሱ ላይ ጨርሻለሁ። እሺ መልካም። እንግዲህ አቶ ሉቤ ከዚሁ ከኦዴፍ ሳልወጣም እንግዲህ የህዝብ ግንኙነታቸው አቶ ሌንጮ ባቲ እንዳሉት ኢትዮጵያ ለሁሉም ህዝብ የምትሆን እውነተኛ ዲሞክራሲ የሰፈረባትና የሁሉም ህዝብ መብት የሚከበርባትን አዲሲቷን ኢትዮጵያ መገንባት አለብን ነው። ለኦሮሞ ህዝብ ብቻ ሳይሆን ለሁሉም ህዝብ እንታገላለን ነው የሚሉት። ምንድን ነው ሀጽያቱ? የኦሮሞ ህዝብ ከሌላው ህዝብ ለይቶት ወይም የሚለይበት ምንድን ነው ይላሉ እርስዎ? የኦሮሞ ህዝብ ብቻ ነው የተበደለው? የሌላው ህዝብ አልተበደለም? ደቡቡ አልተበደለም? አፋሩ አልተበደለም? አማራው በአሁን ሰዓት እየተገደለ እየተሰደደ አይደለም? ያልከው በሙሉ ልክ ነው። አማራው እየተሰደደ ነው። ለምንድን ነው የሚሰደደው? ይህንን እኔ ባጭሩ በጣም ቀላል በሆነ መንገድ እንትን በሚል ስልጣን ስለተቀሙ ነው። ትግሬ ስለተጠቀማ ነው። የሶስት ሺህ ዘመን በስልጣን ላይ እንትን አላቸው፣ ትግል አላቸው። ይህንን መርሳት የለብንም። አንዴ ጎንደር ሲገዛ፣ አንዴ አክሱም ሲገዛ ሌሎቹ በመካከል ማገዶ የሚሆኑበት ነው። በሁለቱ መካከል ያለው ይሄ ነው። ተበድያለሁ የሚል የአማራ ሰው ስንት ምን ያህል መሬቱ የአማራ ህዝብ መሬት እንደተነጠቀ አላውቅም። ግን አማራ መሬት ጠቧል ተብሎ ወደ ኦሮሞና ወደ ደቡብ ሲሄድ አውቃለሁ። አማራ ካልገዛ እኛ ትግራይ ገዛንም ብሎ በብዙ ቦታ አሉ። በፖለቲካ ውስጥ ገብተው የራሳቸውን የስልጣን ሽሚያ ፖለቲካ አድርገው የሚያወሩ አሉ። እኔ እነሱን አላምንም። ለብዙ አመት እኔ ገዙኝ ህዝብ እኔ ገዙ ባሪያ አርጎ በባዶ እጅ ያስቀሩ ይሄን አለ የሚበዛ ህዝብ ዜሮ ያስደረጉ ህዝቦች ናቸው። እና እነሱን በምንም አይነት የሚታመኑ ሰዎች አይደሉም። ለኦሮሞም የሚጠቅሙ ሰዎች አይደሉም። ከሀገራቸው ምንድን ነው የምንፈልገው? ምን ይዞ ነው የሚመጡት? አዲስ አበባ ሲመጡ እኮ ዘንቢል ነው ይዞ የሚመጡት፣ ሌላ ነገር የለም። ሲመለሱ ሻንጣ ነው እና ዘርፎ እና ስለዚህ ምክንያት እነሱ ያንን ትግራይ ቀማ አሁን እና ስለዚህ በእነሱ መካከል ያለው የቤተሰብ ሽኩቻ ነው። እንግዛቸው የቀሩትን ነው። የደቡቦቹን እንመለስ። የደቡብ ህዝቦች ከኦሮሞ ጋራ በብዙ የተመሳሰሉ አሉ። ኮሎኒ የተደረጉ ነው። በምኒልክ ተቀጥቅጦ ከኮሎኒም በላይ ደግሞ ባሪያ የተደረጉ ናቸው። እንዲሸጡ ሲያሾፉባቸው፣ ሲስቁባቸው የእነሱን አማርኛውን ቋንቋ በሚናገሩበት ጊዜ እድሜ ልካቸውን ሲሾፍበት፣ ሲሳቅበት፣ ሲናቅ፣ ጋብቻ ሲከለከል ብዙ ነገር የሆነ ነው የደቡብ ህዝብ። እንግዲህ ይህንን ሁሉ በመረዳት የተነሳሳው የደቡብ ህዝብ ከወልፍ ጋር ሆኖ ያችን እነዚህ በሚኒሊክ የተያዙ ሰዎች በአንድ ክንድ የድሮ መብታቸውን ለማስመለስ በስራ ላይ እያሉ የመለስ መንግስት በዛን ጊዜ የነበረው ወያኔ የተለያዩትን የተማሩትን የደቡብ ሰዎችን መርተው በሚፈልገው መንገድ አዘጋጅተው የኦሮሞን ትግል አጥላልተው ኦሮሞ ለሁሉም እኩልነት እንደማይቆም አስደርገው በዚህ መልክ ነው እነዚህ የሰለጠኑ ካድሬዎቹ ዛሬ እስከ ጠቅላይ ሚኒስቴር ደረጃ ላይ የደረሱት። እንደዚህ ስል ከነሱ ውስጥ ደግሞ እውነት የሚቆጩ ደንበኛ መንገድ መከተል የሚፈልጉ ብዙ አሉ። ግን መተንፈሻ አላገኙም። ብዙዎቹ ታስሯል። ብዙዎቹ ሞቷል። በአዋሳ ስንት ሞቱ። እና በይሄ የአሁኑ ፕራይም ሚኒስቴር አስተዳዳሪ በነበረ ጊዜ የራሳቸው መብት የሚፈልጉት ለዚህ ነው። የደቡብ መብት ማንም የካደ የለም። የሌሎቹንም አንክድም። ግን አጠያየቃቸው፣ አመጣጣቸው ኦሮሞኑና የደቡብ ህዝብ ለመግዛት ነው እንጂ ለዛች ሀገር ሪፎርም ወይንም አንድ መሻሻያ ለማድረግ አይደለም። ሌላ ነገር ደግሞ ኦሮሞ የሚፈልገው ነጻነቱን ነው። ምንድን ነው ይሄ ሁሉ ጉድ ጉድ ሽሩ ጉዱ? በዚህ አፋር አለ፣ በዚህ ሶማሌ አለ፣ በዚህ ወላይታ አለ፣ በዚህ አዲስ አለ፣ ጌዲዮ አለ፣ በላይ በኩል ደግሞ አማራ አለ፣ ሌሎቹም እንደዚሁ ሽናሽ፣ ዮቅቶን፣ እነዚህ ሁሉ አሉ፣ ቤኒሻንጉል፣ የአገው፣ ይሄ ሁሉ አለ፣ ይሄ ሁሉ ተበድሏል የምንልበት ለምንድን ነው? መቼ ፈለጉን ኦሮሞውን? እነሱ ለእኛ ተናገሩ መቼ አሏቸው? አላሉም። ለምንድን ነው ኦሮሞ የሚጨነቀው? የራሱን ቤት ሳይጠርግ ስለ ሌሎቹ ቤት መቆሸሽ የሚያወራ ኦሮሞ መጀመሪያ የራሱን ማስቀደም አለበት። የራሳችን እስቲ እናድግና ስለ ሌሎቹ እንጨነቅ። በዚያን ጊዜ እኛ ራሳችን ያለመቻል ነው ሌሎቹ ሌላ ምርጫ የሚያስፈልጋቸው። የእኛ ጥንካሬ ላይ የተገነባ ነው የሚሆነው ሌሎቹ ሰዎች ወደ ራሳችን ለመሳብ የምንችለው። ግን ሁሉ ቦታ በመመሳካከል አይደለም። በአንዳንድ ስብሰባ ላይ አንድ ኦሮሞ፣ አንድ አማራ፣ አንድ ትግራይ፣ አንድ ወላይታ፣ አንድ ቤኒሻንጉል አስቀምጦ በቲቪ ሁሉም ተባብሯል ማለት አይደለም። አይተናል በየቲቪው ብዙ ጊዜ እንደዚህ የሚሆነው ይሄ ህዝብን ለማታለል ነው። እንደዛ ቁጭ ያሉት ከጭቁን ወገኖች በተለይ ከደቡብ የመጡት ኦሮሞን ጭምር የመጡት ራሳቸውንም እያታለሉ ነው። ከነዚህ ህዝብ መካከል ቁጭ ብሎ በነዛ ተከቦ ወዲህና ወዲህ መላዋሻ የሌለበት ተከቦ ስለ ትልቋ ኢትዮጵያ ማሰብ፣ ታላቋ ኦሮሚያ ማሰብ ትቶ ወይንም ደግሞ ታላቋን የአፍሪካ ቀንድ ማሰብ ትቶ ይህ ሁሉንም ሀገር አደባልቀው ያለ አበሻ በስተቀር ይህንን ነው የምለው። ከአበሻ ጋር ምንም ግንኙነት የለንም። ይህን ካላወቀ ማን ነጻነት የሚባለው ነገር ብዙ ጊዜ ይፈጅብናል። መልካም እስኪ አቶ ሎቤ ወደ ሌላው ጥያቄ ከመሽጋገሬ በፊት በዚህ ሙዚቃ አረፍት እናርገና ወደ ቀጣዩ እናመራለን። ተወዳጁ ድምጻዊ ሀጫሉ ወንደሳ ካሎኑ ትቤታኒ ፉርደናን ሀልቤዳን ወቀለኒ ይያለ የሚያቀነቀነው ዜማ ጋብዛለሁ። መልካም ቆይታ። Jabanga ተወዳጁን ድምጻዊ አጫሉ ወንደሳን ከልብ እናመሰግናለን። አቶ ልቤ ብሩ እርግጠኛ ነኝ ዜማውን እንደተመቾት ተስፋ አረጋለሁ። እንግዲህ ይሄ ወጣት ነው ጥሩ ዜማ አቀንቅኗል። እናመሰግናለን። አዎ መልካም። እንግዲህ አቶ ልቤ ብሩ ወደ ቀጣዩ ጥያቄ ላመራ ነው። የኦሮሞ ህዝብ ትግል ባሁን ወቅት ምን ላይ ደርሷል? ከዚህ ጋር ህዝቡ ውጭ ያሉ ሰዎች ይህንን ማወቅ አለባቸው፣ ይህንን መገንዘብ አለባቸው፣ አንድነት እንዲያጠነክር ማድረግ አለባቸው። ወዲህ ነው ወዲህ እየሄዱ አንዳንድ አዳዲስ ኦርጋናይዜሽን ከማቋቋም ያለውን ኦልሬዲ ህዝብ የተቀበለውን ኦርጋናይዜሽን ቢያጠነክሩ በጣም ጥሩ ነው እና ይህንን አላደረጉም እስካሁን አይቻለሁ። ለስም ብቻ ነው እንጂ የተደረገ ነገር የለም። በመሪዎቹም በኩል ደግሞ ምንም ያየሁት ነገር የለም። መቼ እንደሚሆን አላውቀውም። በአመት በየሶስት ወሩ አንድ ቀን ሰሚናር በመስራት አገር ነጻ አትወጣም። ወይንም በአመት አንድ ጊዜ በትልቁ ስብሰባ ላይ መጥተው ጥሩ ንግግር አድርገው ሰዎች ሁሉ ቆሞ አጨብጭቦ በዚህም አገር ነጻ አትወጣም። ምንድነው አገር ነጻ የምትወጣ ጥሩ ጠበንጃና ቆራጥ ልብ ብቻ ነው። ያልተደረገም አሁን እስከማየው ድሮ ያለውም እየመነመነ ነው። ድሮ የለም ማለት አይደለም፣ ድሮ ያለውም እየመነመነ ነው። ይህን ነው ያስፈራኝ። ሁሉ እጁን ጠቅልሎ ወደ ቤቱ ገብቶ እንዳይቀመጥ። ይሄ ነው የልብ ልብ ብሏቸው እነዚህ ለማርጀት ያረጁት ተስፋ የቆረጡት ሰዎች አይ አገር መሄድ እንፈልጋለን ብለው ሌላ አዳዲስ ኦርጋናይዜሽን ለማቋቋም ወዲህና ወዲህ የሚሞክሩት እና የኦሮሞ ትግል በአሁኑ ጊዜ በጣም በሚያሳዝን ሁኔታ ላይ ነው። ግን በእንደዚህ የሚቀር አይደለም። ህዝቡ ነቅቷል። ትልቅ ጊዜ የሚፈጀው ህዝቡን ማንቃት ነው፣ ህዝቡን ማነሳሳት ነው። ህዝቡ በዛ ደረጃ ላይ ደርሷል። ጥሩ መሪ ብቻ ይጠብቃል። መልካም። እንግዲህ አቶ ልቤ የመጨረሻ ጥያቄ ላደርግ የፈለግኩት አሁን የሌላ ብሔር ተወላጆች ኦሮሞነን እያሉ አንዳንድ ጽሁፍ በተለያየ ዌብሳይት ላይ የኦሮሞን ባህልና ቋንቋ እስከ መቃወም እስከ ማንኳሰስ እየተጻፉና እየተናገሩ ይገኛል። አሁን ትልቁ ዓላማው ኦሮሞን እንደዚህ የማድረግ ሁኔታ ላይ እየተሰማሩ ይገኛል። ከምንም የተነሳ ይመስሎታል? አዎ፣ ባልኮሌ ለመጨመር በደንብ አድርገህ ካዳመጥክ አንድ አረፍተ ነገር ኦሮሞ ያረጋሉና አንድ አረፍተ ነገር ሌላ ያረጋሉ፣ አንድ አረፍተ ነገር ሌላ ያረጋሉ። ይሄ ሁሉ በጣም ርካሽ አይነት ታክቲክ ነው የሚጫወቱት። ሁሉም አንድ ሆኗል። በኦሮምኛ ብቻ አንድ ሰው ኦሮምኛ ብቻ አዳምጦ በኦሮምኛ መጨረስ የለበትም እና ዘበራርቀውና ኢትዮጵያዊነትን እንቀባባው የሚል ነው። ይቺ በጣም የአበሻ ብልጠት ናት። ኤኒዌይ አንዳንድ ጊዜ ቶሎ ይታወቅባቸዋል። በኦሮሞ ልብስ እያጌጡ ነው። ወደ ላይ ሁሉ እየሄደ ነው። አይቻለሁ በየቪዲዮ የኦሮሞ ጌጦች። ይሄ በተለይ በግንባር ላይ የምትደረገው እቺ አዳንጀሌ፣ ያ ሁሉ በየቦታው እየሄደ ነው። በየቤተ ክርስቲያኑ ሁሉ እየተደረገ ነው እና ይህንን ሁሉ አይቻለሁ። ይሄ ሁሉ ለማጭበርበር ነው። ሁሉ አንድ ነው። ሁሉ አንድ ነው። ተመሳሳይ ነው። ኦሮሞ የራሱ ልብስ የሌለው ነው የሚል ደንበኛ ልብስ የለውም። የኢትዮጵያ ህዝብ ሁሉ አንድ አይነት ልብስ ነው ያለው። ዘመን ባመጣው ደግሞ ሁላችንም በኩል እናጌጣለን በማለት የእኛኑ አዲስ ትውልድ ኮንፊውዝ ለማድረግ ነው። የኦሮሞ ነው ብሎ የሚወደውን ሌላው ሲጠቀምበት አይቶ አባባና እማማ ለምንድን ነው የኦሮሞ ያሉኝ? ሁሉ ሰው እኮ ያደርጋል እንዲል ነው። በእንደዚህ በማለት ማንነቱን ኦሮሞነቱን ይቀንሳል የሚል ተስፋ አላቸው። የእኛ ነው፣ የሁላችን ነው፣ የሁሉም ነው። ዘፈንም ውስጥ ገብቶ ለመስፈን ወይም ለማበላሸት አይገባኝም። ሲዘሉ አያለሁ ብዙ ጊዜ እና ይህ የእነሱ ታክቲክ ነው። ሌላውም ይህንን የመሳሰሉት ነገሮች አሉ። ኦሮሞን በግድ በአማርኛ ተናገር ብሎ ወደ ኦሮሞ ሀገር የሚላኩ ጋዜጠኞች አሉ። እና የኦሮሞ ጋዜጠኞች ግማሹ ከሀገር ወጥቷል፣ ግማሹ እስር ቤት ነው ያለው። አሁን ያሉት በሙሉ ሆነ ብሎ ወይንም በመልእክት ሜሴጅ ይኖራቸዋል እና በግድ ተናገር የሚሉ አሉ። እና በግድም ሲያናግሩ ከዛ በኋላ ደግሞ በኋላ በገብቶ ይሳካል። ይህ ሁሉ የኦሮሞ ሞራል ለማድከም ነው። አይ ቲንክ አበሻ በሁሉም ቀዳዳ ይጠቀማል። እኛን ለማድከም የማያደርገው የማክ ቦታ የለም። ሁሉ ቦታ ያካል። እዚህ ቦታ ያሳክከው ይሁን፣ እዚህ ስቲል ሞክር፣ እዚህ ስቲል ሞክር እያለ በየቦታው ይቦጫጭቃል። ይህ የአበሻ እንትን ነው። ግን ጠንካራ መንፈስ ያስፈልጋል፣ አላማ ያስፈልጋል። ያቺ አላማ ደግሞ መቼም የማትለወጥ የኦሮሚያ ነጻነት ማለት ነው። መልካም አቶ ሩዴ፣ እንግዲህ በመጨረሻ አጠር አድርገው ሊያስተላልፉ የሚፈልጉትን መልእክት ያስተላልፉና እንሰናባበታለን። በመጨረሻ የማስተላልፈው በጣም በጣም እንትን መጠንቀቅ ያለባቸው በአንዳንድ የኦሮሞን አስመስለው ኦሮሞን በጣም ወደ ታች የሚያደርጉትን ነገሮች የኦሮሞ በተለይ ቲቪ ምናምን የሚያዩት የኦሮሞ ፕሮግራም የሚባለው የአንድ ሰዓት የተሰጠው ላይ አብዛኛውን ጊዜ ሰዎቹ ተዘጋጅተው አይመጡም። ይህ በጣም እውነት ለኦሮሞ የሚያሳፍር ነገር ነው። ያንን ቲቪ እንዳታይ የሚያደርግ ነው። ተዘጋጆቹ መዘጋጀት የሚገባቸው ተዘጋጅተው አይመጡም እና ግማሹ እንቅልፉንም የጨረሰ አይመስልም። ድምጻቸውም አይሰማም። ቀና ብሎም ሰው አያውም። ይህም በጣም ታዝቤያለሁ። በዚህ ላይ ደግሞ ፕሮግራም ስለሌላቸው አንድ ሰዓት ተሰጣ ያቺን ሰዓት የሚጨርሱበት አክቲቪቲ ያጡና የጃፓንና የቻይናን አሻንጉሊት ያሳያሉ በተረፈው ሰዓት። ይህ የአስር ደቂቃ የአምስት ደቂቃ አይደለም። በተረፈ ሰዓት በሚልበት ጊዜ ግማሽ ሰዓት የሚሆን እሱን ያሳያሉ። ወይንም አንዳንድ የሌለውን ዞን እሱን ያመጡና እዛ ይወጥፉና ጨርሶ የኦሮሞ ፕሮግራም መሆኑ ቀርቶ አማርኛ ሆኖ ታገኘዋለ። እዚህ ላይ ቋርጦትና አቶ ሉቤ እያሉት ያሉት በኢትዮጵያ ቴሌቪዥን የሚቀርበውን ነው። የተስኪ ግልጽ ያድርጉት፣ የትኛው ቴሌቪዥን ነው? በኢትዮጵያ ቴሌቪዥን የሚቀርበው ነው፣ በኦሮሚያ የሚቀርበውን አይደለም። መልካም እንኳን ነገርከኝ። እሱ ነው ይህ በእውነቱ ሰው እንዲዘጋ እኔ ዘጋለሁ። ብዙ ጊዜ ማያትም ትቻለሁ። ለምንድን ነው? ምንም የማገኝበት ነገር ስለሌለ። እንደዚህ እንደዚህ አይነት ነገርም ማድረግ ጀምሯል እና ይሄ አንዱ ነገር ነው። የቀረ ኦሮሞ የሚደመድመው ተስፋ የሚያስቆርጥ ትግል አይደለም የያዝ ነው። የሚያደክም ብዙ እንቅፋት ያለበት ትግል ነው። ጭላንጭሉ ግን ሩቅ ነው እንጂ ይታያል። እዚያ ለመድረስ በትግል ነው የሚደረሰው። ሌሎቹ ለመድረስ ታግሎ የሚፈልጉበት ቦታ ደርሷል። እኛ ደግሞ ለነጻነታችን የምንታገለው አንድ ቀን እንደርሳለን እና ስለዚህ ማንም ኦሮሞ ተስፋ እንዳይቆርጥ አደራላለሁ። ያቺ ጭላንጭል እየተቃረበች ትመጣለች፣ እዛ እንደርሳለን። በዚሁ ደመድማለሁ። መልካም እንግዲህ፣ እግዚአብሔር ይስጥልኝ አቶ ሉቤ ብሩ ስለሰጡኝ ሰፋ ለማብራሪያ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። ስንሰነባበት በተፈሪ ዜማ ይሆናል፣ ጄኑሬ ለሚኮ በሚለው ዜማ እንሰናበታለን። እግዚአብሔር ይስጥልኝ። ኦኬ Mojida, so koruga mojingi, bari bari dalam. አድማጮቻችን እንደምን ዋላችሁ ብለን የጀመርነው ፕሮግራም ደና ሆኖ ብለልን ሰናበት ነው። ፕሮግራማችንን አበቃን። የምንሰናበተው በዚሁ በጀመርነው ሁማን ዴቪሴ እያለ በሚያቀነቅኑት ዜማ ይሆናል። እስከ ሳምንት መልካም ሳምንት ቸሮር ያሰማን። ሰላም ሁኑ። Yeah, I know. ሰላም